الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. وبعد السلام عليكم ورحمة الله تعالى وبركاته. ባለፈው ደርሳችን የሰሃቦች ምክር በሚል ርዕስ የአቡበክርን አጭር የህይወት ታሪክ እያየን ነበር የቆምነው። አሁንም ከዛው በመነሳት የአቡበክር ረዲየላሁ አንሁ اتفق اهل السنه على ان ابا بكر اعلم الامه አቡበክር ረዲየላሁ አንሁ የኡማዎች ሁሉ ወይም ደግሞ ከሰሃቦች ሁሉ አዋቂ በእውቀት የሁሉም በላይ እንደሆኑ اهل السنه والجماعه ይስማማሉ። እና ይሄም አቡበክር ረዲየላሁ አንሁ የአላህ መልእክተኛ በህይወት ያሉ ፈትዋ ይሰጡ ነበር፣ ያስተምሩ ነበር፣ علم ይናገሩ ነበር ማለት ነው። ሌላው አቡበክር ረዲየላሁ አንሁ افضل الصحابه وخيرهم ከሰሃቦች ሁሉ ታላቁ አቡበክር እንደሆኑም የተወሰነ ተቅሰናል። ይሄም አሉ ሱና ወልጀማዓ ተስማሙበት ነው። አላ አነ افضل الناس بعد رسول الله صلى الله عليه وسلم ከአላህ መልእክተኛ ቀጥሎ ታላቅ ሰው ማን ነው ሲባል አቡበክር ናቸው። ከእሳቸው ቀጥሎ ዑመር ወደፊት ያው ታሪካቸው እንደሚመጣ ثم عثمان ከዛ عثمان በሶስተኛ ደረጃ ይከተላሉ። ثم علي በአራተኛ ደረጃ علي ثم سائر العشرة المبشرين بالجنة ከዛ በጀነት የተበሰሩ ሌሎች 10 ሷሃቦች አሉ። ከዛም የበድር ጦርነት የተሳተፉ የኡሁድ ጦርነት የተሳተፉ ከዛም ሌሎችም ይያሉ። ቅደም ተከተላቸው በዚህ ደረጃ ወይም በዚህ መልኩ አህሉ ሱና ወጀማዓ አስቀምጣዋል ማለት ነው። አቡበክር ረዲየላሁ አንሁ افضل الصحابة ነው ስንል ከአሁን በፊትም የተለያዩ ሐዲሶችና ጥቅሶችን አስቀምጠናል። ዑመር ለምሳሌ የተናገሩት እንትን አለ። ምንድነው ያሉት እሳቸው? አቡበክሪን ሰይዱና ብለው የተናገሩበት ሁኔታ አለ። አቡበክር ማለት አለቃችን ነው ብለው ዑመር ረዲየላሁ አንሁ ተናግረዋል። እንደውም በሌላ አባባላቸው ዑመር ረዲየላሁ አንሁ ምን ብለዋል? ለውዚና ኢማኑ አቢ በክሪን ቢኢማኒ አህሊ الارض ለረጃ ቢሂም አሉ። በጣም ይገርም ነው። የአቡበክር እምነት አሉ በምድር ላይ ባሉ ሰዎች እምነት ቢመዘን የአቡበክር ኢማን ያመዝናል ይበልጣል ብለው አቡበክር ዑመር ረዲየላሁ አንሁ ተናግረዋል። ይሄ በጣም የሚገርም ነው። የአቡበክር ኢማን ከሁሉም በምድር ላይ ካሉ ሰዎች ሁሉ ከሷሃቦች ከነብያት በኋላ ማለት ነው ኢማን ይበልጣል አሉ። የአቡበክር ኢማን ያመዝናል ብለው ዑመር ረዲየላሁ አንሁ ተናገሩ። እና በዚህ ነው ኢማናቸው ያላቸው ተቅዋ በአላህ ላይ ያላቸው እምነት እንግዲህ ከሁሉም በላይ ስለሆነ ነው ሊበልጡ የሚቻሉት ነው። በአሰር በሐዲስ እንደተነገረው ما سبقكم ابو بكر بكثير صوم ولا صلاه ولكن بشيء وقر في صدره ብለዋል። አቡበክር ብዙ በመስገድ ብዙ በመጾም አይደለም የቀደማችሁና የበለጣችሁ በአጅር በደረጃ የበለጣችሁ አሉ። ግን ቢሸይን ወቀራ ፊ ሶድሪ በልቦና ውስጥ ሰርጾ የገባ እምነት አለ። ኢማኑ ጠንካራ ነበርና በዛ ሊቀድማችሁና ሊበልጣችሁ ቻለ ብለው የተናገሩበት ሁኔታ አለ ማለት ነው። እና ይህ ሲባል አቡበክር ብዙ ዒባዳ ያደርጉ ማለት አይደለም። ብዙ ዒባዳዎችን ያደርጋሉ። ባለፈውም እንዳየነው በሰደቃም ሲሆን ማንንም እንደማይቀድማቸው አቡበክርም ተናግረዋል። አልይም ረዲየላሁ አንሁ መስተበቅና ኢላ ኸይርን ቀጡ ኢላ ሰበቀና ኢለይሂ አቡበክርን ብለው ተናግረዋል። ወደ ኸይር ነገር አንሯሯጥም አሉ አቡበክር ከሁላችንም የቀደመ ቢሆን እንጂ ብለው ተናግረዋል። እና አቡበክር ብዙ ዒባዳዎችን ያደርጋሉ። ከለታት አንድ ቀን የአላህ መልእክተኛ ምን አሉ? ማን አስባሃ ሚንኩሙል የውመ ሷኢማን ብለው ተናገሩ። ከእናንተ ውስጥ ዛሬ የጾመ ሰው ጾመኛ ማን ነው ብለው ተናገሩ። قال ابو بكر انا ابو بكر من قالوا اني قالوا قال فمن تبع منكم جنازه زاري موت سو يشنينا يقبر اسمانو ملو سيناغرو ابو بكر اهنم اني قالوا قال فمن اطعم منكم اليوم مسكينا كنانتو زاري بزاري اولت يترابن يابلا مانو ملو سيناغرو اهنا ابو بكر اني قالوا قال فمن عاد اليوم منكم مريضا በሽተኛ ሄዶ ያየና የጠየቀስ ማን ነው ብለው ሲጠይቁ አቡበክር አሁንም እኔ አሉ። فقال رسول الله صلى الله عليه وسلم رسول الله صلى الله عليه وسلم من قالوا بذي ساعات ما اجتمعنا في امرئ الا دخل الجنه نزين يتتكسوت النغروش عند كان عند سو بعند كان አይፈጽማቸው ማሉ ወይም ነዚ ነገሮች አይሰባሰቡም በአንድ ቀን አይሰሩም ማሉ الا دخل الجنه ይሄን ያደረገ ሰው ጀነት የገባ ቢሆን እንጂ ብለው የአላህ መልእክተኛ ተናገሩ። ስለዚህ አቡበክር የተለያየ ዒባዳዎችን እንደሚያደርጉ ነው ይሄም ያሳየው ማለት ነው። ይጾሙም ነበር የሞተ ሰው ይቀብሩና ይሸኙ ነበር። የተራበን ያበሉ ነበር። በሽተኞችን ሄደው ይዘይሩ ነበር። እና ብዙ ዒባዳዎችን ሁለገብ የሆኑ ዒባዳዎችን ያደርጉ ነበር ማለት ነው። አንዳንዶቻችን ለምሳሌ አንዳንድ ዒባዳ የሚቀለው ሰው አለ። ምሳሌ በሶላት የሚቀለው አለ፣ ጾም የሚቀለው ሰው አለ፣ የተቸገረ መርዳት የሚወድ ሰው አለ። እንደዚህ አይነት ግን አቡበክር በአንድ ዒባዳ ብቻ አይደለም የሚሰማሩት ማለት ነው። የተለያዩ ዒባዳዎችን ያደርጉ ነበር በአንድ ቀን ማለት ነው። ይሄም የሚፈለገውም ይሄ ነው እና የሰዎችንም ይፈቅዱ ነበር ማለት ነው። የታመመን ያው ነበር፣ የተቸገረን ይረዱ ነበር። በዚህ መልክ ነበር የአቡበክር ዒባዳ ረዲየላሁ ዐንሁ። እና አቡበክር አላህን በጣም ፈሪ ነበሩ፣ ጥንቁቅ ነበሩ። ይሄንም የሚያሳየው ከለታት አንድ ቀን አንድ ሰራተኛ ነበራቸውና ይሄ ሰራተኛቸው የሆነ ምግብ አምጥቶ ይሰጣቸዋል። ያን ከበሉ በኋላ ምን አለ ይሄ ሰራተኛ፣ ተድሪ ማ ሃዛ፣ ይሄ ምግብ ከየት እንደመጣ ታውቃለህን አላቸው። قال ابو بكر ما هو ምንድነው ከየት የመጣ ነው ብለው ሲጠይቁት قال كنت تكهنت للانسان في الجاهليه ايهማ በጃሂልያ ወይም በዘመነ መሐይምነት እያለሁ ከኢስላም በፊት ማለት ነው አውቃለሁ ባይ ነበርኩ ማለት ነው። ወይም አውቃለሁ ብዬ ለሆነ ሰው ገንዘብ ተቀበልኩት ይላል ጠንቋይ ማለት ነውና በጠንቋይነት የተቀበልኩት ገንዘብ ነው ይሄ አሁን የበላኸው ሲላቸው فادخل ابو بكر يده فقاء كل شيء في بطنه አቡበክር ይህን ሲላቸው ወዳውኑ ወጣታቸውን ወደ አፋቸው በማስገባት በሆዳቸው ውስጥ ያለውን ነገር ሁሉ አስወጡት፣ እንዲያስታውቃቸው አደረጉት ማለት ነው። ይሄም እንግዲህ የአቡበክርን ተቅዋ ወይም ወራ ጥንቁቅነታቸውን በጣም አጉልቶ የሚያሳይ ሐዲስ ነው ማለት ነው። አቡበክር ረዲየላሁ ዐንሁ ለአላህ ያላቸው ፍርሃት እና ክብር በጣም ትልቅ ነበር። ተዋዷቸውም እንደዛው ትሁት ነበሩ። እኔ መሪ ሆኜ ብለው ራሳቸውን ከፍ የሚያደርጉ አልነበሩም እና ራሳቸውን ዝቅ አድርገው የሚያው ነበሩ። አቡበክር ረዲየላሁ ዐንሁ ከለታት አንድ ቀን የሆነ በራሪ ወይም ወፍ ያያሉ እና ምን አሉ፣ ጡባ ለከ ያ ጦይር፣ አንተ በራሪ ወፍ እድለኛ ነህ እኮ አሉት። እንደሚያናግር ሰው እንትን ይሉታል ያናግሩታል። እና ምን አሉ ተእኩሉ ሚነ ሸጀር ወተስተዚሉ ቢሸጀር ወተሲሩ ኢላ ገይሪ ሒሳቢን ያ ለይተ አቡበክር ሚትለክ አሉ። አንተ የፈለከውን ትበላለህ፣ ወተስተዚሉ ቢሸጀር ዛፍ ጥላ ስር ሄደህ ታርፋለህ፣ የዛፎችን ቅጠል ትበላለህ፣ ወተሲሩ ኢላ ገይሪ ሒሳብ ስትሞትም ደግሞ ጥያቄ የለብህ ሒሳብ የለብህ ምን አለብህ አንተ አሉት። ያ ለይተ አቡበክር ሚትለክ አቡበክር ምን ነው እንዳንተ ሆኖ ቢሆን አሉ። ከሞትኩ በኋላ ጥያቄ ባይኖር ቢኖሮ ሒሳብ ባይኖር ኖሮ አሉ። በሌላም አባባል አቡበክር ምን ብለዋል፣ ካነ አቡበክር ኢዛ يقول لو وجدت اني كنت هذه الشجره تؤكل وتعضد قالوا ዛፍ የሚቆረጥና ለእንስሳት የሚሰጥ ዛፍ ብሆን ኖሮ እመኝ ነበር አሉ። ለወዲቱ አንዲ ሻዕረቱ ፊ ጀንቢ ዓብዲ ሙእሚኒን አሉ። በአንድ አማኝ ሰውነት ላይ የሚገኝ ጸጉር እንኳን ብሆን እመኝ ነበር አሉ። እንግዲህ የሚያሳየው ምንድን ነው? ያላቸውን የአላህ ፍርሃት አጉልቶ ያሳያል። ወዲቱ አንዲ ኸዲረቱን ተእኩሉን ይደዋብ አሉ። እንስሳት የሚበሉት ሳር ቅጠል ሆኛ ቢሆን እመኝ ነበር ብለው ይናገሩ ነበር አቡበክር ረዲየላሁ ዐንሁ። እና አቡበክር ተዋዷቸው እኔ ከሰው በላይ ነኝ አይሉ ነበር። ከለታት አንድ ቀን ኹጥባ እያደረጉ ኺላፋ ወይም ኸሊፋ ከሆኑ በኋላ ማለት ነው፣ ተተኪ ሆነው መሪ ሆነው የሙስሊሞች መሪና አስተዳደር ከሆኑ በኋላ ኹጥባ ሲያደርጉ አዩሃ الناس فإني قد وليت عليكم ولست بخيركم فإن أحسنت فأعينوني وإن أسأت فقوموني እናንተ ሰዎች ሆይ አሉ፣ فإني قد وليت عليكم እኔ በእናንተ ላይ እንግዲህ ያው ተሹም ያለው ወይም ደግሞ መሪ ሆኛለሁ አስተዳደር ሆኛለሁ ወለስቱ بخيركم መሪና አስተዳደር ሰውንም ከናንተ በላይ ሆኜ ወይም ከናንተ በልጭ አይደለም በውቀትም በሁሉም ከናንተ በልጭ አይደለም አሉ። ራሳቸው ዝክ ሲያደርጉ ማለት ነውና ፈይና አህሰንቱ በዚህ አስተዳደርነትና በመሪነቴ ጥሩ ከሰራው ፈአይኑኒ ልትረዱኝ ይገባል አሉ። ወይና ሰአቱ መጥፎ ሰራ ደግሞ ልታስተካክሉኝ ይገባል በማለት ይናገሩ ነበር። እንደው በዛው ማያይዘው ምን አሉ? ማኩንቱ ወላሂ አሉ በአላህ ምላለው ማኩንቱ ሐሪሰን አለ ለኢማራቲ የውመን ወላ ለይለተን ቀጡ አሉ። ኢማራ ወይም ለስልጣን አንድ ቀን ጉጉት አድሮብኝ አያውቅም አሉ። አንድ ቀንም አስቤውና ጉጉት አድሮብኝ አያውቅም አሉ። ወላ ኩንቱ ራጊበል فيها ፈልጀውም አላውቅም አሉ። እናንተ ላይ ስልጣን እንዳገኝ ወይም ለእናንተ መሪ እንደሆነና አስተዳደር እንደሆነ አንድ ቀንም አስቤውና ጉጉቱም ኑረኝ አያውቅም አሉ። ወላ ሰአልቱሁ አላህ في سر ولا علانية አላህንም ጠይቄ አላውቅም መሪ እንደሆነ አስተዳደር እንደሆነ አንድ ቀንም ጠይቄ አላህን ለምኜ አላውቅም አሉ። في سر ولا علانية በጋድም ይሁን በምስጥር አላህን ጠይቄውና አስቤ አላውቅም አሉ። ወላኪን ያሽክቱ ሚን አልፊትና አሉ ግን በእናንተ ላይ የተሾምኩትና ስልጣን ያስኩት ወይም መሪ የሆንኩት ያገር መሪ አስተዳደር የሆንኩት ፊትናን በመፍራት ነው። ረሱላህ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ሰውን የሚመራ በበላይነት ሆኖ የሚመራ ሰው ባይኖር በመካከል አለመግባባት ሊፈጠር ይችላል እና ያን ለማክሰም ስል ይኸው መሪ ሆኛለሁ። ወማሊ ፊል ኢማራቲ ሚን ራሐቲን አሉ ደው ምን አሉ በስልጣን ላይ ሆኜ እካታ ረፍት እንደማላገኝ አውቃለሁ አሉ። አዎ ከባድ ነው። ወለቀድ ቁልቱ አምራን አዚማን ማሊ ቢሂ ሚን ጣቀቲን ወላ የዲን ኢላ ቢተቅዊየቲላህ አሉ። የተጣለብኝ ኃላፊነት ከባድ ነው አሉ። ሰዎችን መምራት ማስተዳደር በጣም ከባድ ነው። ኃላፊነቱ እንደዚህ በቀላል የሚቻል አይደለም አሉ። ማሊ ቢሂ ሚን ጣቃ ኢን ኃላፊነት ለመወጣት እኔ ብቃቱ ወይም ደግሞ ኃይሉ የለኝም አሉ። ኢላ ቢተቅዊየቲላህ አላህ ካላገዘኝና አላህ ካረዳኝ በስተቀር ይሄን ኃላፊነት መወጣት በራሴ ኃይልና ችሎታ ምንም የሚችለው የሚወጣው ኃላፊነት አይደለም በአላህ እገዛ እንጂ አሉ። ሱብሃንአላህ። ይሄ እንግዲህ ያሁኑን ባሁኑ ሁኔታ ባሁኑ ወቅት ያለውንና የነሱን ያወከረንና መስሎቻቸውን ስናሳየው ሰማይና መሬት ነው። ባሁኑ ሰዓት ምንም ነገር የሌለው ሰዎችን እኔ መምራት አለብኝ አገር መምራት አለብኝ ስልጣን መያዝ አለብኝ ሲል ሲወዳደር ሙናፈሳ ሲያደርግ ለዛውም ደግሞ ብዙ ወጪ ሲያወጣ ሰዎችን ሲጨፈጭፍ አገር ሲያጠፋ ይታያል። ግን እነሱ እና ወክር ግን እንደዚህ አልነበሩም ማለት ነው። በግድ ተጥሎባቸው አንተ መምራት አለብህ ተብለው ነው። ካል አንተ ማን ይመራናል ተብለው በግድ ነው። ሷቦች ተሰባስበው አንተ ነህ መሪያችን ብለው በግድ ጣሉባቸው። ለዛ ነው እሳቸው ምን አሉ ለቀድ ቁልቱ አምራን አዚማን አሉ። በጣም የተጣለብኝ ኃላፊነት ከባድ ነው ቀላል አይደለም አሉ። ይሄን ኃላፊነትም እንድወጣ የአላህ እገዛ እና እርዳታ ከኔ ጋር ካልሆነ በስተቀር ይሄን ኃላፊነት መወጣት ይከብዳል ብለው ተናገሩ። እና አቡበክር ራሳቸውን ዝቅ የሚያደርጉ متواضع ነበሩ። ሰዎች ሲያመሰግኗቸውና ሲያሞግሷቸው ምን ይሉ ነበር? اللهم انت اعلم من نفسي وانا اعلم بنفسي منهم اللهم اجعلني خيرا مما يظنون واغفر لي ما لا يعلمون ولا تؤاخذني بما يقولون الى نبر الله هو انت اعلم من نفسي الى نبر انت اني راسي كما اوقع يبلطه سلاني انت تاقاله وانا اعلم بنفسي منهم اني دمو سلا راسي ما ننت سوج كميلوتنا كمياسبوت ولاي انين ወይም ራስን አቃለው ማንነቴን አውቃለው ይሉ ነበር። اللهم اجعلني خيرا مما يظنون الله وي ሰዎች ከሚያስቡት በላይ ጥሩ አድርገኝ ሰዎች ጥሩ ነህ ያሉኝ አይደለም እነሱ ከሚያስቡት በላይ ደግሞ አንተ ጥሩ አድርገኝ ይሉ ነበር። واغفر لي ما لا يعلمون እነሱ የማያውቁት ደካማ ጎን እነሱ የማያውቁት ስህተት ጉድለት ይኖራል ያን ደግሞ ማረልኝ በማለት አላህን ይጠይቁትና ይለምኑት ነበር ነው። እና አቡበክር ረዲየላሁ ዐንሁ መውቂፉሁ في موت النبي صلى الله عليه وسلم يا الله ملكتنيا سيموتو ከዚህ ዓለም በሞት ሲለዩ አቋማቸው በጣም የሚያስደስት አቋም ያሳዩ ታላቅ ሷሃቢ ናቸው። ወርተ ደማን ይርተድ يا الله ملكتنيا سيموتو ብዙ ሰዎች ከእስላም ወጡ رسول الله صلى الله عليه وسلم كموتوا من النادر قالن بمعلت بوزو سوى كإسلام سيواتو أبو بكر جن يأتى يتوقعن بتأم تلك نبر كزيم أبا بالاشو من علو فإنه من كان يعبد محمدا فإن محمدا كرمات ومن كان يعبد الله فإن الله حي لا يموت ثم تلا قوله تعالى وما محمد إلا رسول قد خلت من قبله الرسل أفإن مات أو قتل انقلبتم على عقابكم ومن ينقلب على عقبيه فلن يضر الله شيئا وسيجزي الله الشاكرين يميلون آية لا سويتش رسول الله صلى الله عليه وسلم بموت بطقن ثلاث ይህን አያ አነበቡት ሰዎች በጣም ተደናገጡ ግራው ገባቸው አንዳንዶቹ ረሱል አልሞተም ይላሉ እንደ ዑመር ለምሳሌ መሐመድ ሞተ የሚል ሰው በዚህ በሰይፍ ነው የምቀለው ብለው ዑመር ይናገሩ ነበር በዛለት ብዙ ሰዎች ተደናገጡ ግራው ተጋባቸው እንደው የሚሞቱ ወይም ነብዩ መሐመድ የሚሞት ነው ብለው የማያስቡ ነበሩ ማለት ነው ብዙዎቹ ይሄን አያስቡም ነበርና በጣም ሲደናገጡ አወክር ግን ምንድነው ያሉት من كان يعبد محمدا قال محمد يميجزا سو كاون بفيت محمد متجزو سو قالاتو فان محمد قدمات محمد معلث باونت كزي عالم بموت ليتو قال ومن كان يعبد الله الله يميجزا سو دوما فان الله حي لا يموت الله معلث يزلالم هواتي يالو يما يموت يما يرج نو الله معلث سلازي الله يميجزا سو اون يقتل نبي محمد صلى الله عليه وسلم ميغزا دغمو محمد معناته موتوا بلوا انغدي قرات اقوام يحاسيو تلك صحابي نبروا اياي زوم يهن القران ايه انبوا من قالوا وما محمد الا رسول قد خلت من قبل الرسل محمد معناته يا الله ملكتنيا انا كسب بيت بزو ملكتنيش يالفو يقدموت يا الله ملكتنيا انجي ليلى يدلم አፈይ ማተ ለመሆኑ ነብዩ መሐመድ ቢሞት አው ቁቲለ ወይም ቢገደል እንቀለብቱ ማላ አቃቢፉም ወደ ነበራችሁበት ወደ ኋላ ወደ ክህደት ወደ ኩፍር ልትመለሱ ትፈልጋላችሁን የሚለው ቁርአን ወመን ينقلب على عقبيه በግሮቹ ወደ ኋላ ወይም ደግሞ ወደ ነበረበት እምነት ከእስላም ውጭ ወደ ነበረበት እምነት የሚመለሰው فلن يضر الله شيئا الله فصمم ما يقدر ሚጎዳው ማን ነው ራሱ ነው የሚጎዳው ነብዩ መሐመድ ከመተ ምን አደርጋለሁ ብሎ ወደ ነበረበት የተመለሰ ሰው ማንንም አይጎዳም ራሱን እንጂ ወሰጅዲላሁ ሻኪሪን አመስጋኞችንም አላህ ምንዳቸውን ጥሩ አጅርና ምንዳ ደመወዝ ይከፍላቸዋል የሚለውን የቁርአን አያ ሲያነቡ ሱሐቦች ፈነሸጀናሱ ይብኩን ሰዎች ሁሉ አለቀሱ እንዳውም ባዕዶች ምን አሉ የመጀመሪያ ጊዜ የሰማነው መሰለን አሉ ይሄ አያ አቡበክር ሲያነቡላቸው ካሁን በፊት ሰምተነው የማናውቅ መሰለን አሉ ብዙ ጊዜ አንብበውታል እኮ ይሄን ቁርአን ብዙ ጊዜ ቀርተውታል ብዙ ጊዜ አይተውታል ግን ረሱላህ ሰለላም እንግዲህ ሲሞቱ ሁሉም ተደናገጡ ምክንያቱም ወማ ፈቀደል ማዱነ ሚስለ መሐመድን ወላ ምስሉሁ ሐተ ልቂያመቲ ይፍቀዱ እንደሚለው ሻዒሩ እንግዲህ ረሱላህ ሰለላም የረሱል ሞት ማለት በጣም ትልቅ ሙሲባ ነው እሳቸውም እንዳሉት አንድ ሙሲባ ሲደርታችሁ የኔ ሙሲባ የኔ ሞት አስተውሱ አሉ። የኔ ሞት ማለት ከሁሉም በላይ ነው። እሳቸው ሞቱ ማለት እንግዲህ ወህዩ ተቋረጠ እሳቸው ሲሞቱ ከሰማይ ከአላህ የነጣ ወህይ ተቋረጠ ራእይ ተቋረጠ እና እሳቸው ሞት እንደማንም ሞት የሚታይ አይደለም ያስደነግጣል ደነገጡ እነሱም ይሄን አያ አንብበነውና አይተነው ምናውቀው አልመሰለንም በማለት ብዙ ሷቦች ተናገሩ እና አወከር በዛ ለት ያታዩት በጣም ቆራጥ የሆነ ትልቅ የሚመሰገን አቋም ነበር ማለት ነው እና ጊዜው ምናልባት እየረዘመ ይመስለኛል ያው እንዳይበዛ ዛሬውን ድርሳችን እዚው እናቆመውና የተረፈውን ምን መለስበት ይሆናል ኢንሻአላህ ወቢላሂ ተውፊቅ والسلام عليكم ورحمه الله تعالى وبركاته